በኋላ እንዲያፈገፍጉና ወደ መዲና እንዲመለሱ አዘዙ። ለምን የፈለግነውን ያክል ቀን ብንዋጋ እነዚህን ሰዎች ልንጨርሳቸው አንችልም፣ ድል ግን አድርገናቸዋል ብለው የሙስሊሙን ህይወት ታድገው ነበር መዲና የገቡት። አላህ ስራቸው እንደላቸውና ይሄ ጦርነት የማዕረካ የተስተናገደው በአንድ ሱሐባ ሞት ነው። ሌላም ጊዜ ብዙ አይነት ሁኔታ የተፈጠረ ነገር አለ ታውቃላችሁ። ረሱል አሚን ሰለላሁ ዐለይሂ ወሰለም እሁድ ጦርነት ላይ በሙስሊሞች ላይ ያሽንፈት ሲከሰት ያደጋ ሲፈጠር ምንድነው የተደረገው? ረሱል አሚን ሰለላሁ ዐለይሂ ወሰለም እንግዲህ ትልቅ እንክሳር ነው። አላህ ቁርአን ላይ እንግዲህ ሱረቱል ኢምራን ላይ ጉዳዩን በስፋት ገልጿል። ሙእሚኖች ላይ የደረሰው እንክሳር ቀላል አይደለም። እነ ሐምዛ ብን አቡ ጣሊብ፣ እነ ሙስዓብ ብን ዑመይር፣ እነ አብዱላህ ብን ሐረም፣ እነ ዐምር ብን ጀሙህን የመሳሰለ ትልልቅ ሱሐባ የተሰዋበት ጦርነት ነው። በጣም ትልቅ ማዕረካ ነው ገዝወተል ዑሁድ። ይሄ ሁኔታ ስለነበር ነብዩ ተጎድተዋል። ማዕናዊ የነብዩ ጥርስ ተሰብሯል፣ ፊታቸው ተጎድተዋል፣ ብዙ ነገር አጥተዋል። ትልልቅ ሱሐባዎቻቸው እነ ሐምዛ ብን አቡ ጣሊብን የመሳሰለ ሰው ከጎናቸው ርቀዋል። ያ ሁኔታ የተፈጠረበት ነበር። ረሱል በጣም አዝነዋል። ይህ ሁኔታ ባለበት ጊዜ ነበር ባልተጠበቀ ሁኔታ ከየመን ደብዳቤ የደረሳቸው። ደብዳቤው የሚለው ምን ነበር? ብሽራ ነበረው ደብዳቤ። ያ መሐመድ ሰለላሁ ዐለይሂ ወሰለም እኛ እስልምናን ለማየት እንፈልጋለን፣ እስልምናን ለማወቅና ወደ እስልምና ለመግባት እንፈልጋለን፣ ስለዚህ የቁርአን አስተማሪዎች ላክልን የሚል ደብዳቤ ደረሳቸው። በጣም ተደሰቱ። አላህ ይህንን አደጋ አምጥቶ በዚህ ላይ አላህ ሙስሊሙን ሊጠግን የሚችል እርዳታ ሊልክልኝ ፈለገ ብለው ነብዩ ተደሰቱ። የመን ላይ ግን ስትልክልን ያ መሐመድ የመን እንደምታውቀው በተለያየ ጎሳ የተበታተነ ማህበረሰብ ነውና አንድ መልእክተኛ አንድ ቁርአን አቅሪ አይደለም የምትልከው፣ ብዛት ያላቸው ነብዩ መርሐባሩ። ይሄ ፈድል ነው። አላህ በሁድ ላይ የመጣውን ሽንፈት በዛ ላይ ከሰይነው አሉና ሰባ የቁርአን አስተማሪዎች በሂላ በሂራም ኢብኑ ሚልሃን መሪነት አድርገው ወደ ማን ወደ የመን ተላኩ። የመን ላይ ገቡ። የመን ላይ ገብተው የተባለ የጎሳ መሪ ጋር ደረሱ። አገናኙን ሲሉ ሰባ ሰው በአንድ ጊዜ ማናገር አልችልም፣ አሚራቸውን ላኩልኝ አለ። አሚራቸው ሂራም ኢብኑ ሚልሃን ናቸው። ተቀድመው ገቡ። ለምን እንደመጡ ጠየቃቸው፣ ነገሩት የመጡበትን ሁኔታ። የዚህ ሰዓት ላይ ምንድን ነው ያላቸው? እሱ እያናገራቸው የታሰበው ግን ገድር ነው፣ የታሰበው ግን ክህደት ነው፣ የታሰበው ግን እስልምናን ለሁለተኛ ጊዜ በበድር ላይ በሁድ ላይ በደረሰው ሽንፈት ለአንዴና ለመጨረሻ እንዳይነሳ ሌላ ጥፋት ማጥፋት ነበርና እሱን እያናገረ ለአገልጋዩ ምልክት ሲሰጠው ባይኑ ከጀርባው ቀስት ለቀቁበት ረዲየላሁ ዐንሁ። ቀስቱ በደረቱ ገብቶ በጀርባው ገብቶ በደረቱ ወጣ። ሂራም ኢብኑ ካዕባ ያኔ ሚልሃን ታሪካዊ ቃሉን ድምፁን አሰማ። ፉስት ወረበል ካዕባ ነበር ያለው ረዲየላሁ ዐንሁ። በካዕባ ጌታ ይሁንብኝ እድለኛ ሆንኩኝ አለ የሞተ ረዲየላሁ ዐንሁ። በዚች ቃል ብቻ የሰለመ ሰው አለ ፋጅር የሚባል የዚህ ሰው አገልጋይ ነብዩ ጋር መጥቶ ሸሃዳ ሲሰጣቸው والله يا محمد صلى الله عليه وسلم እኔ እስልምና ልቀበል ምክንያት ይሆነኝ ያንተ አገልጋይ የነበረው ሂራም ኢብኑ ሚልሃን የመን ላይ መልእክተኛ ሆኖ መጥቶ በሙሽሪኮች መካከል ተከቦ በቀስት ጀርባውን ተመቶ በደረሱ ሲወጣ ተክቢር አይደለም ያሰማው፣ በካዕባ ጌታ ይሁንብኝ እድለኛ ሆንኩ ብሎ ነው የጮኸው። አሰብኩ አለ፣ ሰው የሞተ እንዴት ነው እድለኛ የሚሆነው? ይህ ሰው አንድ እውነት አለው ብዬ ነው እስልምናን ፈልጌ የመጣሁት ነው ያላቸው። እዚህ አላበቃም። ሰባውን የቁርአን አስተማሪዎች በየተራ እያስገቡ አረዷቸው። ውድ ላይ ያሽንፈት ደርሷል። በዚህ ላይ ይሄ ችግር ተከሰተ። ረሱል አሚን ሊቋቋሙት የማይችሉ ነገር ተፈጠረ። ጦር እንዳያነሱ ሙስሊሙ ደክሟል። ውድ ላይ ተመቷል። እዚህ ሰባ ሱሐባ ተገድሏል። ምን ያርጉ ረሱሉላህ? ለዚህ ጊዜ ነው እኮ ረሱሉላህ ሰለላሁ ዐለይሂ ወሰለም አምስቱንም አውቃት ሶላት በየሶላቱ ላይ ቁኑት አድርገው አላህን የለመኑት። اللهم احصهم عددا واقتلهم بددا ولا تبق منهم احدا አላህ እነዛን ሰዎች እንዲበቀልና እርምጃውን እንዲወስድ አላህን እጃቸውን እያነሱ በየአምስቱ ማውቃት ላይ ቁኑት እያደረጉ አላህን የለመኑት። ነብዩ ግን ይሄን ደም አልዘነጉትም። ይሄን የሙስሊሞች የፈሰሰ የሰባ ቁራኦች የቁርአን ምሁሮች ደም አልዘነጉትም። ኃይል እስኪጠናከር ጠበቁ። ሶስተኛው ዓመተ ሂጅራ ላይ ነው ይሄ ተፈጠረው። ሰባተኛው ዓመተ ሂጅራ ላይ የሙስሊሞች ኃይል ሲያገግም ወደ ነበረበት ሁኔታ ሲመለስ አሁን ወደ የመን እንነሳለን አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም። የነዛን የሰሐባዎች ደም እንመልሳለን ያሉት አሽረፉል ኸልቂላ። በአራተኛው ዓመት ስንት ጦር ይዘው? 400 ሰሐባ ይዘው። ምን ያህል መሳፍ አለው? ከ600 ኪሎ ሜትር በላይ ርቀት አለው። አንድ ሰሐባ ሰባት ሰሐባ በአንድ ፈረስ ነው የሚሄዱት። ችግር አለ፣ ተመልከቱት። ሰባት ሰሐባ አንድ ፈረስ ላይ እየተራረፉ ነው የሚሄዱት። ይሄ በጣም ኃይለኛ ሞቃታማ በአሁኑ ወቅት ላይ ነው። አረብ ዓለም ላይ ሙቀት በሚበዛበት ወቅት ላይ ነበር፣ ሙቀት ነው። ሰሐባዎች ይህንን ጉዞ ስለሰነጉና ስለሰጉና ስለፈሩ ምን አደረጉ መሰላችሁ? መንገዱ በጣም ከባድ ይሆናል ብለው አምነው ትርፍ ጫማዎች ያዙ። ጉዞ ተጀመረ። ዝቅተኛ ነው፣ ኃይሉም ስንቁም አነስተኛ ነው። ጉዞ ተጀመረ። መንገድ ላይ ግን ካሰቡት በላይ ሆነ። ሙቀቱ በጣም ሀይሎ ጫማቸውን መበጣጠስ ጀመረ። ወላሂ ይላሉ አቡ ሙሳ አልአሽዓሪ ጫማዎቻችን ተቆራረጡ፣ ቅያሪ ጫማዎችንም ቀየር፣ እነሱም ተበጣጠሱ። እግሮቻችን አደጋ ደረሰባቸው ምን ሆኑ ይላሉ። ጥፍሮቻችን መነቀል ጀመሩ ደም ያነቡ ጀመራሉ እግሮቻችን። የለበስነውን ጨርቅ ከላያችን ላይ ያነሳን እግሮቻችንን ጠመጠምን አሉ። ይሄን ቃል ከተናገሩ በኋላ ገና ሙሰላሽ አሪ ያለቀሱ። የጦርነቱን ሁኔታ ከዛ መልስ ሲተርኩ ነው ሲያለቅሱ ለምን ታለቅሳለህ አሏቸው። والله من البات بزاش مكرا الله انكون جنتنا ازدغشتولن اندهونا بمناغري اجرين اندا يطفابين سغاوالو رضي الله عنه ايه هنا رسول الامين يعني كل صحابه يزو اندزا يدما اندزا يقسله يمن لا يسيغبو يمن سوش سايو دنغطو بزي هنيتا يمطو سوش ايلقون مالو سلازي انزن سوش طور مقتمان تشلن بلو وكف الله المؤمنين القتال طور الناس سايغطمو يمن سوش ششو لمن سيبال لعند صحابه سيبال لعند صحابه جنكت سبحان الله ان بوتا ادلا ادرغو تملسوا رسول الله طور الناس هيواغوا شنفوا وتملسوا ود مدينه سيملسوا يتلايي نغروش اغطماچو قال كاغطماچو عندو ان نغرو لغلصلاچو مودو عند صحابي سيملسوا لبسو قششوال يعني طور الناس لاينو انغلت لاينو سفرو كباد نو النبي صلى الله عليه وسلم سفر لا يالا لمن لبسنا تغير مالوت يا رسول الله يا تعب لاينن منجد لاينن لمن يغيروا الله حالاتهم لا يغيروا قالوا طول لبس لبس نصو لبس لبس قالوا رسول الله فكروا كطورنت يتملسوا نبيو لصحابه لعند صحابه نصو لبس لبس يتشنقال كذا بحالا مرحبا لنا هيدو لبسون غيروا تاطو متانا ايو يا رسول الله غير يمطوا حالاتهم الله سبحانه وتعالى من دارو تكلاچو رسول الله امين متاك الله بالجنه نبيو بالجنه الله يسدستني اند اسدستكني يا رسول الله صلى الله عليه وسلم يسو نصو لبس بلبس نبيون سيسدست ايكو نو هي نفسيا نو بزاز جينريشن است يالفو كذا كطورنتو سيملسو ادي اند نبيو جغنا سو يلم تاوقالاشو مان قرى مان متوال يالو يقراون انا يمطاون سو لمايت ودو حالا يتملسو يالو جابر بن عبد الله يتبالو صحابي ودو حالا يقرا يا جابر لمن دنو متتاخروا قالوا والله يا رسول الله كما ترى فرس اندميواتي ني ناقاي ني فرس دكا مالت يا رجشناك جنزب سلللني عباتي طلبني هيرو 9 يتيموت قالوا الناسون سلاما صادق فرس مغذابت على نبرني منا دكاما فرسنات الناس وان يجي نو مهدو علشالچ من انت فرسوش جام ودادر علىچو رسول الله ورد يا جابر قالوا رسول الله ورد قالوتنا وردوت لك جابر ورده نبيو بيازوات بتر نجر كسر جبونا اندي نكانه كارغوات فرسوان بل وط عبات قالوا فرسوها منكساكس جمرچ كصحابوچ كله فرس مفتن جمرچ لرضي الله عنه والله يا ادلم يا صحابوچ የነብዩ ፈረስ ልትቀድምብኝ ይያለች አለ በስንት ነው ሚዛት ይላል። ከዛ ነብዩ በደኡ ሙላጣፋ ባልደረቦቻቸው ጋር መነጋገር ጀመሩ። አልተዘወጅተ ያ ጃብር አሉት። ጃብር አገባህ አሉት። ያ በላ ያ ረሱላህ ገባው ሲላቸው ቢክራን አምሰይበ ልጃገረዳ ገባህ ወይስ ደግሞ አግብታ የፈተሽ ሴት ሲላቸው ጠይብና ያገባሁት ያ ረሱላህ አግብታ የፈተሽ ሴት ነው ያገባሁት። አማ ተዘወጅተ ቢክራን ቱዳኢቡከ ወቱዳኢቡሃ ነው ልጃገረድ አታገባም በድሜ ሆነች አንተን የምታጫውታት አሉት ረሱላህ። ፈክሩ يعني እንዝሉ ስለ ረሱላህ እንደሚያውቁት አባቴ 9 ልጆችን ሴት ልጆችን ጥሎብኝ ሄዷል እነዛ ልጆችን ማሳደገው እኔ ነኝ። ልጃገረድ ልጅ ባገባ እህቶቼ ጋር አትግባባና ችግር ይፈጠራል ብዬ ስላሰብ ልጆችን እህቶችን ልታስተናግድልኝና እንደ እህትና እንደ ልጅ አርጋ የምትይዝልኝ አግብታ የፈታሽ ትልቅ ሴት አገባዋለችው። ተሰማቸው እዚ ሰው ሐሳብ ረሱላህ አሁን ቤት ሲመለስ እቺ ሴት እንዴትና ተጠብቀዋለች በንግልት በተዓበልፋት ነው እንዴት ነው ማድረግ ያለባቸው ረሱላህ። ስለዚህ አንድ ነገር ሊያረጉለት ፈለጉ ምን አሉት ረሱላህ መርዳት ፈለጉ ቀጥታ ገንዘብ ቢሰጡት ያኒ ማዕናዊውን መጉዳት ነው ውስጡን ማድከም ነው። ስለዚህ ምን አሉት ረሱላህ ሰለላም ያ ጃብር አሉት ፈረስ ልግዛ አሉት ረሱላህ ሰለላም مرحبا ረሱላህ ከፈለጉ አታላችሁ ላቸው ዋጋው ጣላስ ሲለረኔ ለርሷል ሸጥም ሰዷ ዝም ብለው ሲላቻይ ዋጋው ጣል ግዛሉት እኔ እንግዳው ልግዛው ካሉ እርሶ ዋጋው ጡንጂ ነው ዋጋ ላወጣም ማለት مرحبا አንድ ዲርሃም ገዛለው አሉት። አንድ ዲርሃም አንድ ብር ሲሉት መጀመሪያውን እኮ በነጣው ዘርዝ በየነበረ ነው ምክንያቱም መጥቶ አንድ ዲርሃም አይጠቅመው እንሲላቸው ረሱላህ እሺ ሁለት ላርግልህ አሉት። አረ ያ ረሱላህ እንደው ዝም ብለው ይሰደው አታላቸው ሶስት እየቀለዱት ነብዩ መሳቅ ሲጀምር 700 ዲርሃም ገዛለው አሉት ረሱላህ ሰለላም የተፈለገው ምርዳስ ነው የሱን ልብ መክፈት ነው መቶ አይደለም ዋጋው ከዛም ታንስ ትችላለች ነብዩ ግን 700 ገዛሃለሁ አሉት። በጣም ተደሰተ። ከችግር በኋላ መዲና ሲገባ ለህቱና ለሚስቱ ይዞት የሚገባው ገንዘብ ማግኘት ለሱ ቀላል አልነበረም። በጣም የሚገርም ነገር እንደተከሰተ ታውቃላችሁ። ልክ መዲና ሊገቡ ሲሉ መዲና ጫፍ ላይ እንዳሉ ነብዩ ጦሩ እንዲቆም አዘዙ። ቆይ መዲናን ገባማሉ ሱሐባዎች ደነገጡ። ያ ረሱላህ ከዚህ ሁሉ ተዓብ ከዚህ ሁሉ ልፋት በኋላ ደግሞ መዲና ደርሰለምን ቆያለን ለምን አንገባም ሲሏቸው ቆዩ አሉ ረሱላህ ሰለላም። والله የኛን መዲና መدرس የጃቢር ሚስት ካልሰማች መዲና እንገባም ማለት ረሱላህ የኛን መዲና መምጣት የጃቢር ሚስት ካላወቀችኛ መዲና እንገባም ለምን የጃቢር ሚስት እህቶቹን የተንከባከበች እየሰራች ለፍታ ነው መጠብቀው የባሏን መምጣት ሳታውቅ ሳትዘጋጅ ድንገት አንደርስበት ማለት ረሱላህ ሰለላሁ ሰሐባው መዲና ጫፍ ላይ ቆሞ መዲና መدرسቸው ተነግሮ ነው ረሱል አሚን ሰሐባውን ይዞ መዲና የገቡት አላህ ስራቸው እንድላቸውና ከዚያ በኋላ ጃብር የመጀመሪያ ተግባሩ እንደሆነ ታውቃላችሁ ቀጥታ ወሰደና ፈረሱን ነብዩ በር ላይ ልጓሟን አስሮ ተንቀሳቀሰ እንግዲህ ሽልጧል ገንዘብ ቢያገኝ ለቤተሰቦቹ ሰዎች ሆነ ነገር ይዘው ይገባል አይደለም ግን ነብዩን አላገኛቸውም ነብዩን ደግሞ አይጠይቅ እኔ እናንተ ብንወናቅበታለን እንደ ረሱላህ እንደው ምታዙ ይካለ ምትሩት ካለ ዘሬም ተጠቀማለ እሱ ግን የለም በር ላይ አሰረ እንታ ወደ ቤቱ ገባ ነብዩ ከቤት ሲወጡ በር ላይ ፈረሱ ታስሯል ደነገጡ እዛ አንድ ሱሐባ ጠሩ ሀብት ያለው ሱሐባ አይደለም የሚያጠሩት ደከም ያለ በጃብር ሙስተባ ያለ ሱሐባ ጠሩና ተላሉት 700 ድርሃም ቆጠሩና ሰጡት እቺን ፈረስና ይሄን 700 ድረስ ድርሃም ያዝና ለጃብር ስጧሉት ብለህም በለው ጃብር يعني የወንድሜ ልጅ ብሩን ፈረሱም ያንተው ነህ ብለው በለዋሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ይሄ ጭንቀት ለአንድ ሰው ለአንድ ሱሐባ የሚጨነቁት የነብዩ ጭንቀት ነው አይደለም ኡማ ስለዚህ ነው ረሱል አሚን ምን ያህል ለአንድነት እንደለፉ ይሄን ሙስሊም ሶፍ ለመጠበቅ እንደጣሩ ትግል እንዳደረጉ ታያለ። እዚህም ነበር እንግዲህ ይሄን ፈለግ የተከተሉት እና አቡበከር ሲዲቅ አላህ ስራቸው እንደላቸው እና ሰይድና አቡበከር ሲዲቅ ምን ስራ ሲሰሩ ነበር? ነብዩ ከመጡ በኋላ ኸሊፋ ሆነው ተተክተው የማንንም ፈለግ ይዘው አለ ነብያቸው። አንዲት ደካማ ባልቴት ሴት ቤት ይሄዱ ቤቷን ያጸዱ ነበር አቡበከር ሲዲቅ። ማንነቷ የማይታወቅ ሴት ደካማ ሴት ረዳት የሌላት ሴት ቤት ሄደው ቤቷን አጽድተው ምግቧን አዘጋጅተው ይወጣሉ። ዑመር ሁልጊዜ እዚህ ቤት ከፈጅር በኋላ ሲመላለሱ ሲያዩ አንድ ቀን ተከትለው ገቡ አቡበከር ሲወጡ ሴትየዋን ጠይቋት ማን ነው የሚመጣሽ ሰው ታውቂያለሽ አላውቀውም መጥቶ ምንድነው የሚያደርግልሽ አሏት والله መጥቶ ቤቴን አዘጋጅቶ ጠራርጎ ምግቤን አዘጋጅቶልኝ ይሄዳል ሲሏቸው ዑመር አለቀሱ رضي الله عنه አቡበከር ጋር ሄደው ግራቸው ስር ነው ወደቁት አታብተ ኸሊፈተ من بعدك يا ኸሊፈት رسول الله انت يا الله يا نبي متك والله كرسو በኋላ የሚከተለውን ኸሊፋ አስቸገሩ ማን ይሆን እርሶን ቦታ ሸፍኖ ኡማውን አንድ አርጎና ጠብቆ ይዞ መሄድ የሚችለው ነበር ያሉት ይሄ ነበር ጭንቀታቸው አለፍ ብለን سنሄድ ዑመር ኢብኑ ኸጣብ አላህ ስራቸው እንደላቸውና ታውቃላችሁ ሰይድና ዑመር ኢብኑ ኸጣብ በሉሉአ አቡ ሉሉአል መጁስ አማካኝነት ሲገደሉ በተወክተው ሲሞቱ የጠየቁት ጥያቄ አለ ዑመር የተመቱት ፈጅር ሰላት ላይ ነው ሰላት እንደሐረሙ ነው የመገወጋቸው ሰሃባዎች ተረናግጠዋል ዝማሉ ኢህራም ካደረጉ በኋላ ተክቢረተል ኢህራም ድምጽ የለም አኺራ ዑመር አልቻሉም ወደቁ 6 ቦታ ነው ጧዕና ያደረጋቸው 9 ቦታ ይባላል አኺራ ሲወድቁ አብዱራህማን ኢብኑ አውፍ ነው ተከትለው ሶላት አጫጭር ምዕራፎችን ቀርቶ አሰገዱ ዑመር ራሳቸውን ስተወደቁ ለቤታቸው ወሰዷቸው ዑመር ረፋድ ላይ ነቁ በጣም ብዙ ደም ፈሷል ሲነቁ የጠየቁት መጀመሪያ ምን እንደሆነ ታቆላችሁ ሐል ሶለናስ ብለው የጠየቁት ሰዎች ሶላት ሰገዱ ጀማዓሉ ዑመር ረዲየላሁ ዐንሁ ለምን ጭንቀታቸው ምንድነው በሳቸው ሞት ምክንያት ጀማዓው ተቋርጦ እንዳይሆን በሳቸው መገደል ምክንያት ጀማዓው ፈርሶ እንዳይሆን ሐል ሶለናስ ሰዎች ሰገዱ ሶላት ሲሉ አዎ ሰግዷል ሲሏቸው አልহামዱሊላህ አሉ ዑመር ረዲየላሁ ከዚያ በኋላ ነው ማን ነው የገደለኝ ብለው የጠየቁት ማን ነው የገደለኝ ሲሉ ቀተለ ከአቡል ኡላል መጁስ ያ ዑመር ያሚራል ሙእሚኒን የገደለውትማ አቡል ኡላል ነው ሲሏቸው አልহামዱሊላህ ቀተለኒ رجل لم يسجد سجدة لله سبحانه وتعالى ለአላህ ምስጋና ይገባው በሙስሊሙ እጅ እንኳን እጄ ደም ያልፈሰሰም ለአላህ ግንባሩን አንድ ጊዜ እንኳን ስጁድ ያላደረገ ሰው ስለገደለኝ አላህ እና መሰግናለሁ ዑመር ረዲየላሁ ምናልባት ሙስሊም ቢሆን ዑመር አውፍ ሊሉት ነው ረዲየላሁ ዐንሁ ኢስሚት ነበር መደዛ ሰሃባዎች ውስጥ የነበረው ኡማ ተመልከቱ ሞታ ፋፍ ላይ ያሉ ደም እየፈሰሰ አኺራን የዑመር ደም እኮ ደምና يعني ወተት ሲያጠጧቸው ወተቱ ተቀላቅሎ መፍሰስ ጀምሯል በእንብርታቸው አካባቢ ያ የሆነ ዑመር ሰው ጀማዓ ሰገደ ይያሉ ነው የጠየቁት ረዲየላሁ ዐንሁ በሳቸው ሞት ምክንያት ሐቂቀተን እኹት አልኢማን ዛሬ እናስበው እንመልከተው ኡመተ الاسلام ያለበትን ተጨባጭ ነው ተበታስነን እርስ በርስ ተበላልተን አንዱ አንዱን ጠልቶ አንዱ አንዱን አውግዞ አንዱ አንዱን ቀድም እንዳልኩት የልዩነት ሐሳቦች ይስተናገዳሉ የልዩነት ሐሳቦች በእኛ ብቻ አይደለም በሱሐባዎች ጊዜዎች ውስጥ ተስተናግደዋል በትልልቅ ሽዎች ላይ መስአለተል አቀድ እናታችን አይሻ እና ኢብኑ አባስ የተخلፉበት መስአላዎች አሉ ሌሎችም ሱሐባዎች አብዱላህ ኢብኑ አባስ ከብን መስዑድ ጋር የተخلፉባቸው ሐሳቦች አሉ አቡበከርና ዑመር ረዲየላሁ ዐንሁ ተخلፈዋል በሐሳብ የተخلፉበት ወቅት አለ የልዩነት ሐሳብ ተከስቷል ግን አንዱ አንዱን እንዲጠላ አንዱ አንዱን ስም ለጥፎለት ታፔላ እንዲሰጠውና ሙስሊም መስጊድ ገብቶ የሚያየውን ወንድሙን ይያዩ አሰላሙ አለይኩም ሲለው መልስ አለመስጠት ደረጃ ግን አልደረሱም والله ሰይፍ እንኳን ተማዘው ደም እንኳን ፈሶ ሰይድና አሊ ኢብኑ አቡ ጣሊብ رضي الله عنه ሰይድና ሙአዊያ ጋር ሲዋጉ ለሰይድና አሊ ጦር ጠይቀዋልኩ ያ አሊ እነዚህ የሚዋጉን ሰዎች ካፍሮች ናቸው አይደሉም? ሙናፊቆች ናቸው አይደሉም? ታዲያ ለምን ይዋጉናል ስለዋቸው? اخواننا بغوا علينا يا سيدنا علي رضي الله ወንድሞቻችን ድንበር አልፈውብን ያሉ ታስቡት። ወንድሞቻችን ድንበር አልፈውብን እየተጋደሏቸው ወንድማማችነታቸውን አልፋቁም ሊገሏቸው እየመጡ አሁንም ወንድሞቻችን ለዚህ ነው ቁርአኑ ወይን ጣይፈታኒ ሚነል ሙእሚኒን اقتتلوا ኢማናቸውን አላነሳም ከሙእሚኒ ሆኑ ሁለት ግሩፖች ከሙእሚኒ ሆኑ ነው ሊጋደሉ فاسلحوا بينهما اسماماتهم يا الله سبحانه وتعالى فإن بغت إحداهما عندنوا بتفنقت تغادلواچو ود الله سبحانه وتعالى مسمر سكيمطو درس ود صلح سكي تطغو درس من ياله مؤمنوچ ياله ني طراچو الله سبحانه وتعالى وإن طائفتان من المؤمنين كمؤمن يهونو غرسوچ بيواكو تغادلوال كمغادل يبلط انيا اند والله يمغادل نجر درسوال يلا بن تبالا ተጣላላን አንዱ አንዱ የራሱን ግሩፕ ይዞ እኔ ብቻ ነኝ አለ ሁሉ ምን ብቻ ነኝ አለ الحق ሁሉ ምን ብቻ ነኝ ጥሩ ሁሉ ምን ብቻ ነኝ ሱኒ ሁሉ ምን ብቻ ነኝ ሰለፍ በዚህ አንዱ አንዱን አውግዞ አንዱ አንዱን ጠልቶ መስጊድ የገባውን ሰው ላይ ማየት ጠልቶ የኖር ያለበት ሁኔታ ነው ይሄን ወንድምህን አላህ ፍቅድ ቅድም እንዳልኩት ሰይድና ሙሳን ፍርዓውንን فقولا له قولا لين ቃላት ምረጥ እኮ ነው ያላቸው ሰይድና ሙሳን ፍርዓውንን ስታናግረው ቃላት ምረጥ እንደማያምን ያወቀ በኩፍር እንደሚሞት ያወቀ ነገር ግን ወንድምህ መስጊድ የገባውን ወንድምህ በግልዛ እዚህ ላይ ይባላል ሃሩን አልረሺድን መጥቶ አንዱን ኸሊፈተ ሙስሊሚን አንድ ሰው ምክር ሲሰጣቸው በጣም አግለዝ አለይ በጣም አጠበቀባቸው ባክ እርፍቅ ያ رجل አሉት ባክ ለስለስ ብለህ ቀስ ብለህ ምከረኛ አሉት والله ان الله ارسل خير منك الى شر مني الله ካንተኛ ኸይረኛ ካንተ ኸይረኛ የሆነን ሰው ከኔ ሸር ለሆነው خلق ካንተ ኸይረኛ የሆነውን ሙሳን ከኔ ኸይረኛ ሸረኛ የሆነው ፍርዓውን ላይ ልኮት فقولا له قولا لينا ያለው አሉት በለስላሳ ቃል ነው ያናገረው ያሉት አንተን እኔ ከፍርዓውን መበለጠ እንዴት ታናገረኛለህ ሙስሊም ወንድምህን ቢያንስ ቀስ ብለህ ምከረኝ በዚህ ቃል አትጠቀምን ይሄን ነበር የሚጠቀሙት ምን ለመ ሱብሃንአላህ ልዩነቶች ይከሰታሉ አለመግባባቶች ይፈጠራሉ ግን ያ ለመግባባት እርስ በርስ ተበላልተን ራሳችንን ለጠላት አሳልፈን የማንም መጫወቻ ኪላ በልአርድ መጫወቻ እንድንሆን ድሉ መፍጠር ግን አማም አላህ ተጠያቂ ነን እዚህ አንድነት መፍረስ ተጠያቂ ሆነ ሰው አስቡት ጀማአን መበተን ጀማአን ማፍረስ የሙስሊሙን አንድነት መሸርሸር ሙስሊሙን መላእክትና መበታተን በእስልምና ከባድ ወንጀል ከባድ አደጋ ነው ኢኹተ ኢማን እኛ ግን ዛሬ የለት ከለት ተግባራችን አድርገነው ሁሉም በራሱ ፊአ በራሱ ቀበልያ እኔ ሰዎች እኔን አስተሳሰብ ካልተቀበሉ እኔን ካልመሰሉ ሰዎች ሁሉ ጠልቼ ሰዎችን ሁሉ አውግዤ እየተጓዝኩ ያለበት ሂደት ውስጥ ነው ያለነው ናም ቀድም ተናገረናል እትሷም ሊኖር ይገባል መተሳሰር መተሳሰሩም ደሞ ግልጽ ነው ከቁርአንና ከሐዲስ ውጭ የምትተሳሰሩ ተስስር የለህም ሙጃመላ የምታረግበት ዲን አይደለም አትቀልድበትም ግን ወንድም እንዴት ነው ማድነው ሙእሚን ወንድሜን ወደ ቁርአን ስጠራው ስመልሰው በምንድን ነው ይሄን አንድ እንጠብቅ ነው ሰይድና ሙሳ ያደረጉትን ታሪክ ታውቃላችሁ سيدنا موسى النا سيدنا هارون مكاكل عليهم السلام سيدنا هارون سيدنا موسى في ميقات ربي بتغوازوبت كزي 40 كن مندنا ركوت سامير يميبالو سو بفطرو تلك كفتت اجل طجا غزت تسرتو طجا ما ملك جمرو يتوصلوت جروبوش سيدنا هارون تقاومو خليفه ناتشو سيدنا موسى وكيل ارغو اسقمطواچوال اين تكبار اين شرك تكبار اين كفر تكبار تقاومو كالله وچ لمن تتغزالاچو كالله وچ لمن اين تكبار تفصبالاچو يالو چوك ነገር ግን የሚሰማቸው አላገኙም የሁለት ግሩፕ ተከፈለ የሰይድና ሃሩን ሰዎች አሉ በዚህ ላይ ሳሚር የተከተሉ ጣዖት አምላኪዎች አሉ ሁለቱ ሆኖ በዛ አይነት ፊአ በዛ አይነት ፍጭት ውስጥ ባሉበት ሁኔታ ላይ ሰይድና ሃሩን ቢጋደሏቸው ሽቃቅ ሊፈጠር ነው ስለዚህ ምንድነው ያደረጉት ሰይድና ሃሩን ዝም ብለው ሙሳ ሲመጣ ነው የጠበቁት ሙሳ ሲመጣ ተቆጡ ታቦታቸውን ነው የወረወሩት አይደለም በቁጣ راساتشون يزو يغوتتو يا ابن امي لا تاخذ بلهيتي ولا براسي اني خشيت ان تقول لي فرقت بين بني اسرائيل ولم ترقب قولي باكي ناتي لجراسينات يا زين صيمينات غوتتني اني كو والله فرچي نو بني اسرائيلوچن لايه ابتاتنك وندماماچوچ رسبرس ابل الله تلهنياله بيي نو اني يسنسا ليلو تنستو رسبرس وندماماچ بلايو كني يبلط ارسو تسمينت اللهوت يرسو قال يسمال النارسو سيمطو هين تكبار يفصموت بيي نو يالوت سيدنا موسى هارون يهدوبت عليه السلام اجتهاد تقبلوا عذراتهم تقبلواچوا على الله السلام اذا درس نبر يتهدو قران يهنن خطاب يقربوا اين تاريخ يمطاو انيا لنتقمبت نو بني حياتو است لنتغبروا بميفطروا بفتشاچين شكروچاچين راساچين تملكتلن يهدو كزي انصار نو ከምን ልንነሳ ይገባል ግን የኡማ ጭንቀት በእኛው ውስጥ የኡማ ጭንቀት ሲባል ኡማ ይያል ራሳችን እንድንዘነጋ አይደለም የኡማ ማሰብ የኔና አንተ መስተካከል ወስተኝነት አለው صلاح الኡማ ኡማው እንዲጸዳ ሲፈለግ ኡማው እንዲስተካከል ሲፈለግ ኡማው ወደ ትክክለኛ መንገድ እንዲመጣ ሲፈለግ የኔና አንተ صلاح الفرد المسلم فرد المسلم هو نسو ليستካከል ግድ ነው المسلم هو نسو ليستካከል አንዱ ግለሰብ እየተስተካከለ ድም ያመቀ ያወቀ ሊመጣ ግድ ነው በዛ ጊዜ ነው ኡማው ሊገነባ የሚችለው ጭንቀቱ ግን ከምንም በላይ ይኖራል ايه بالصحابهات شو بنبيو جزي بتشار لم يتستناكدهم ان صلاح الدين ايوبين تاوقع لاتشو رجل كردي يكرد سونو يفلق يراسو نيشانا يتلايو كفتتوش سونو الناس اهتت مثل لقروتش نورتان يعني عدلم شيخ الاسلام احمد بن تيمية الله سراتشو مدرلاتشو انا تتأيكو ظالم كهونة تنكرى مرينة تكي كهونة يعني تنكرى كالهونة مريتو الشالة الله لاتشو ظالمي هونو تنكرى مريم رطوالو سيد ابن تيمية رحمة الله عليه لمن ايه ونجل انيو عاسي وقن تنكرى تلات لا تنكرى هونو سو ونجلو لرسولو قوة وقن لبوستمونو عالو قوة انت تكامبت ايه انيو قن تقيو تقوة لرسولو دكام وقن لأمتونو عالو يا أمتو مريم هونو تقي بيوان أمه ونس شرسو عالو يسو تقي النات بيشا بكعات كلاللو لمرين نات بكعات بلاللو سو يس شرسال ايه انيو قن فاجرنا ونجل انيانو ነገር ግን ጀግና ልክ እንደነ ሳድ ኢብኑ አቢ ወቃስ ታሪክ ላይ እንደምናውቃቸው እንደ አቢ መህጀን ሰቀፊ ኸምሪ ጠጣል ግን ጀሃር ላይ ሲነሳ የሚወዳደረው ሰው የለም ሳድ ኢብኑ አቢ ወቃስን አልገርፍህ የሚያወሩት እኮ ለዛ ነው ሳድ ኢብኑ አቢ ወቃስ አኔ መጨረሻ ላይ ይዘን ምን የሚያሳየው ነገር ይሄ ነው ግኛ ሰላሁዲን አዩብ ረዲየላሁ ዐንሁ ሁሙም الامه የሙስሊሞች ችግር አስጨንቆት ነው በሐያቱ والله اني استهي من ربي اي يراني ضاحكا اني الله انا افروا الله فجج بي بيين واخواني في مسجد الاقصى معثورين ومسجد الاقصى اسرى بايدي اليهود اني مسلم وندموتش فلسطين لا يهوديوتش يتنغلاتو يتسقايو مسجد الاقصى اولى القبلة قبلتين وثالث الحرمين يمجمروا قبلة ثالثه حرم بكحديانوتش تيزا يتنغلاتاش اني فجج بي الله هيني من يقولوا سيدنا صلاح الدين صلاح الدين ايوبي يمفكر يزونو ككرد يتنساو ملس لمستت والله فلسطين لا يجلس كادر قدر صلاح الدين فقق بلا يتوق من البهلال اني الله نافر له نبر ميلو صلاح الدين يساقو فتح رغو كقباب وحلانو صلاح الدين قبا جلا درقه كمسكل طرنيوش لزت انا مت يدرقوتن انقلت بمسلموش لا يدرقوتن مكره تقوت عطرو مسلموش النزع وطع صلاح الدين سيموت نقرو تملسا انه روموش اندقنا متو مسجد الاقصى لا يقبو يصلح الدين قبر لا يقوموا يصلح الدين قبر يرقطوا مناجر جمروا عدنا يا صلاح محمد مات خلف البنات صلاح الدين تملسن متان محمد موت سيتوش تكتلوت انت موت كنيا متان ميكلكلنا اطناروت مسلموش تبتاتنو مسلموش ديناتشون زنقو مسلموش قدياتشون رسو مسلموش بترا غدير سبرس مبلالات يازو يفعلون به ما يشاءون يسلمنا طلاتوش كلاب الارض بمدر لاي مسلمون مچواچا درقوت በየትኛውም ጊዜ ታይቶ የማይታወቅ ውርደት በዝነቱ አመት ታሪክ ውስጥ ተስተናገደ። ይሄ ሙስሊሞች ማዕሳት በእኛ መበታተን የተፈጠረ ነው። ትናንት ሀያል በነበሩበት ጊዜ እነ ሰላሁዲን ከኩርድ ተነስተው ፍልስጤም ላይ ሙተሲም ቢላህ ታውቃላችሁ። ኸሊፈተል ሙስሊሚን ኸሊፈተል አባሲ ነው። ሙተሲም ቢላህ ሁለት ታሪክ አለው። አንድ መጥፎ ታሪክ አለው። መጥፎ ታሪኩ ምንድነው? ኢማሙ አህመድ ኢብኑ ሐንበልን ረህመቱላህ አለይ በዛ ችግር ወቅት ላይ እንዲገረፉ ምክንያት ከሆኑ ተመሪዎች ነው። ለምን? በሙፍቲንና በእሽራር ዑለማዎች ጉሩር ገብቶ በኋላ ግን በጥፋቱ ተጸጽቷል። የሰራው ትልቅ ተግባር ግን አለ ሙዕተሲም ቢላህ አሙሪያ ላይ አንዲት ሙስሊም ሴት ሂጃቧ ተነጠቀ። ሂጃቧ ተደፈረ። ሂጃቧን መንጠቅ ብቻ ሳይሆን አንድ ይሁዲ ሂጃቧን ገፎ በጥፊ መታት ስትጮ ያቺ ሙስሊም ሴት ጮች ሰረከት ወእስላማ ወሙዕተሲማ ብላ ነው ጮችው። ወእስልምናይ የሙስሊሞች ኸሊፋ ሙዕተሲም በሰማሊ ብላ ጮች። ይሄን የሰማ አንድ ሙስሊም የገጠር ሰው እቺን ኸበር ይዞ ኢራቅ ነው የሄደው። ኢራቅ ሲገባ ኸሊፋውን አገናኙኛ ለበግዳድ ላይ አሲመተ ኸላፋ ሙዕተሲም ጋር አገናኙት። ምን ይዛህል አንተ አረብይ ብሎ ጠይቀ ሙዕተሲም ቢላህ والله عند مسلم سيت جاوات ተነጠቀ ተመታች ወይስልምና የመደፈር ወይ ሙዕተሲም የሙስሊሞች ኸሊፋ ባወቀልኝ ብላ ለተናገረችው ሲል والله ከተቀመጠበት ወንበር ተነሳ ይባላል ሙዕተሲም ቢላህ የምራአተ ሙስሊማ لأنصرنك والله انت مسلم سيت والله ረዳሻለሁ ነው ያለው። በዘራ አያቃትም በቋንቋ ይግባባትም ግን ሙእሚናት ሂጃቧ ተነጥቋል ሂጃቧ ተደፍሯል። ሙዕተሲም ቢላህ 15000 ጦር ነው ያዘጋጀው። 15000 ጦር ይዞ አሙሪያን የተቆጣጣራት ከተማዋን ወረራት ድል አድርጎ ገባ ይገርማችሁ ከተማው ውስጥ ገባ ያቺ ሙእሚን ሴት ጠራት መጣች جئنا لاجلك يا لات لانچስ እንል መተናል አላት رضي الله عنها سبحان الله አንዲት ሴት መብቷል ያስከብርላት 15000 ጦር አገር ወሮ ሲመጣ አስቡት ቢላ አለይኩም በምንም አይደለም የሚያቋት በእስልምናው አብቻ የምትታወቅ ሴት በሂጃቧ ብቻ ክብር የተሰጣት ሴት ያንን ሂጃቧን የነጠቃትና የመታተን ሰው አስጠሩ ተባለ አደባባይ ላይ እንደመታሽ አርገሽ ምጮዋላት ወጥስም ቢላ والله يا خليفة المسلمين علمنا الإسلام العفو على القدرة اسلمنا استمرنا اللي يشالوا يكر مالتن لاني هي كبر بشا يبقىني الله الله صل عفو بيو الله على تشين سوي زاري فلسطينوچ وا مؤتسم يالو نشداي نشدارلو وي مؤتسم بسمالن يلالو لذاش لاند سيت ملس يسطو مؤتسم امه الاسلام حصانات الناس يت بيف 16 جت سيدبدبو بي من ملس يسط نبر شي وش يتاردو شي وش يغرفو አንዲት ሙስሊም ሴት ሰርኻ ጮት መልሰቷል በሌላ ጊዜ ሩሞች አንድ ሴት እንደዚህ አድርገው ይባላል ሂጃባን ሲገፋት ስትጮባቸው እንዳይሰማባቸው ሙስሊሞች እንዳይሰማባቸው አፍነው አስገቧት አሰሯት ሙተሲም ኸበሩን ሲሰማ ደብዳቤ ነው ያከላቸው ደብዳቤው ያኪላ በሩም ነው የሚለው እናንተ የሩሙሾች والله እቺ ሙስሊም ሴት ሙአዘዘ ሙከረማ አድርጋችሁ ትልኩልኛላችሁ ወይ ደግሞ መጀመሪያው ሶሪያ መጨረሻው ባግዳድ የሆነ ጦር ነው ምልክላቸው አላቸው ለዚህ ሙስሊም ሴት ያቁታል ሙተሲም ያደርጋዋል ያቺ ሙስሊም ሴት አክብረው ልጁ ፈረስ አድርገው ባጃብ ያድርገው ወደ ሙተሲም ለተመለሰችው ለዚህ ነው ዛሬ ፍልስጤኖች ዋ ሙተሲም ያያሉ የሚጮሁት ይታለ ሙተሲም ይሄን ነው ምንፈልገው ይሄ የኡማ ጭንቀት የሚያስጨንቃቸው የሙስሊም ኡመት ጉዳት የሙስሊም ኡመት ሽንፈት የሙስሊም ኡመት መከራ የሙስሊም ኡመት ችግር የሚሰማው ሰው ዛሬ ኡማው ይቆስላል ኡማው ይጎዳል ኡማው በተለያየ ችግር ውስጥ ይደርሳል እኔ ግን መስጊድ ያለው ወንድሜን ጣላት አድርጌ ይዣለሁ እንዴት አድርጌ እንደማስወጣው እንዴት አድርጌ እንደማወግዘው እንዴት በቀበሌ ያስተሳሰብ እዚቹ ታጥረን እዚቹ ስብስብ ውስጥ ከኛ ውጭ ዓለም የለም ከኛ ውጭ ሌላ ነገር የለም ሁሉ ነገር እኛ ነን ብለን አስበን ራሳችንን ጎርተን ኡማውን ጎርተን አላህ ፊት ተጠያቂ እንሆናለን ሙስሊም በባህሪው የሙስሊሞች ጭንቀት የሚያስጨንቀው የሙስሊሞች ደስታ የሚያስደስተው ነው ابن عباس رضي الله عنه الله سراچون دللاچونا عند غزي مدينه لاي تقمطو يمن لاي زناب درسه كرجم غزي زناب مطفات بحالا يمن سوچ زناب اغنوا سيبال سيسمو سجود الشكر لي وردوت ينستا شكر ادرغوا رحمه الله عليه فكروا مدينه تقمطو الحمد لله لا يقولوا سيدنا ابن عباس رضي الله عنه يمن لاي يالوت مسلم وندموچاچين زناب اغنوا بلو مدينه تقمطو يمن سوچ زناب سلططو يدساتالو الذين رسول الامين مثل المؤمنين في تواضعهم وتراحمهم وتعاطفهم كمثل جسد واحد اذا اشتكى عضو تدعى له سائر الجسد بالسحر والحمى ومن يتزازنوا سيردادوا سيتساسبوا ويم عنده لاندو سيتشنق لك عند عند الجسد ناتشو عنده اكل سيقوسل ليلاون قلفاتو اندمياذرو بهمانا بسحر بتكوساتنا بنقلف ماطات اندمياسلفو يمياسلفو المؤمن بحريه نو المؤمنوش متزازن المؤمنوش عندنته نو الذين انغدي ان هذه امتكم امه واحده وعن ربكم فاعبدوني يا الله يتقروا امه محمد عندناچو اني بቸኛ ጌታችሁ ነው የተገዙኝ ስለዚህ እኛን ብዙ አንድ የሚያረጋግ ነገር አለ የተወሰኑ የሚያላዩ ነገሮች ይኖራሉ በልዩነታችን አንድነታችን አጠናክረን ሄድ ግን እንችላለን ምክንያቱም የመጣው ጥላት እኔ እናንተ ልዩነት ተጠቅሞ እስልምናን ይበታች ማድረግ ነው ዛሬ እኮ ነው አውቆቁት ኢኽዋን በእኔና ባንተ ዘመን ነው 1.5 ቢሊዮን ሙስሊም አለ በሚባልበት የቁጥር ብዛት በተጠራበት ወቅት ላይ ነው ዛሬ ቁርአን የተደፈረው የቁርአን ክብር የተነካው የነብዩ ሰለላሁ ዐለይሂ ወሰለም ክብር የተደፈረው አማም አላህ መልሳችን ምንድነው አስተውሷቸው እነዛኔ አንሷር ወጣቶች የ14 እና 15 አመት ልጆች አምር ኢብኑ አስ እንደተናገሩት والله ያዙት ሰይፍ ከቁመታቸው ይረዝማል ያዙት ሰይፍ ما شأنكم يا رجل متنا ابن عباس አንደኛው በዚህ ጎትታቸዋል ሌላኛው በዚህ ነካቸዋል ምንድነው شأنكم ምን ፈለጋችሁ ሲላቸው ያ አመና ጎታችን አቡ ጀህልን አሳየናሉት አቡ ጀህልና እናንተ ምን ያገናኛችኋል 14 አመት ጻልጅ ሰይፋቸው ከቁመታቸው የሚረዝም ልጆች ሰሚዕና ኩና في المدينه መዲና በነበርንበት ጊዜ ሰምተናል አቡ ጀህል ነብዩን ሰድቧል ተብሎ والله እኛ ዛሬ ሱብሃያት ይያለ በሃያት አንመለስ መዲና ነው ያሉት رضی الله عنه 14 እና 15 አመት ጻልጅ ያውላችሁ አቡ ጀህል አላቸው ለሁለት ይደው ነው የወጡበት رضی الله عنه እነዛ ሁለት ወጣቶች ናቸው ለሁለት የጣሉት አቡ ጀህልን እዛ በኋላ ነው ሰይድና ብመስዑድ ተጀምሮ የገደሉት አስቡት ኢኽዋን ይሄ ሁሙም በእኔና በአንተ ዘመን ዛሬ እስልምና አንድ ሂጃቡ ሲከለከል አንድ ሶላቱ ሲከለከል አንድ ምኑ ሲባል እኔና አንተ እንባላለን እዚህ አባት ይሮ ልጅ መስጊድ ትምርት ቤት ሶላት መስጊድ ክልክል ነው ልጆቻቹ ሂጃብ እየለበሱ አስቸገሩ ሲባል እንዴ እኔ ሶላት ስገድ ብየልክ ያለው እንዴ ልጅን ትማር እንጂ አልኳት ይልሃል እኔ ሂጃብ ለብሽ ብያታለሁ እንዴ ትማር እንጂ አባት ከልጁ ወንድም ከወንድሙ ተበላልቶ መብት እንኳን አላህ ይሄ حقوق الفرد የግለሰብ መብት እንኳን የተባለውን ህገ መንግስቱ የሰጠነው ማስከበር አልቻልከም ለምን ተበላላ እርስ በርስ ተባላ እኔ በዚህ ራሴ ደስታም ያድርገኝ ነገር አለ ይሄ ሌላ ጉዳይ አለ እኔ ጣላት እዚህ ሙስሊም መስጊድ የተቀመጠ ወንድም ይያለ ምን አሳሰበኝ አማም አላህ እንጠይቅም ብላችሁ ታስባላችሁ ይሄ ነው ዛሬ ያለው ተጨባጭ የሙስሊሙ ህሙም የሙስሊሙ ቀድያ የሙስሊሙ መበታተን ያመጣው ችግር አሁንም ይቀጥላል እኔ እናንተ ተላያይተን እስከሄድን ድረስ እኔ እናንተ ወደ አንድነት ሶፍ እስካልመጣን ድረስ አሁንም በልዩነታችን ተቻችለን ለመኖር ራሳችንን ማምጣት እስካልቻልን ይሄን ስብስብ ወደ አንድ መጥራት እስካልቻልን ድረስ የኡማው የሙስሊሙ ቀድያ እስካላሳሰብን ድረስ ኢትዮጵያ ውስጥ ነው ያለነው የኢትዮጵያ ሙስሊም መስጊድ ያሳስባል حقيقة አዲስ አበባ ያለው ወሎ ያለው አይመለከተኝም ደቡብ ያለው አይመለከተኝም ኦሮሞ ያለው አይመለከተኝም ብሎ የሚቀመጥ አስተሳሰብ ካለ ይሄ ጭፍንነት ነው ወይም በአሶብያ በዘር እከሌ ስልጤ እከሌ ኦሮሞ እከሌ ውራጌ እከሌ ትግሬ አፋር ብለ ራስን ከፋብሎ የሚያስተሳሰብ ካለ ይሄ ውርደት ነው ይሄ ሙስሊም አስተሳሰብ አይደለም ቀው ለሙንቲና ያለው የጥሮት ረሱል አሚን የገማች ቃል ነው ያሉት ዘረኝነት ቃል በዘር የሚመካ ዛሬ ዘሩ ሲነካ የሚቆጣውን ያክል አላህ ዲን ሲደፈር የማይቆጣው ስንቱ ነው የሙስሊሞች ሁኔታ ሲነካ የማይቆጣው ስንቱ ነው እኔ ጋር አልደረሰም ይሄ ግን የሙስሊም ጉዳይ አይደለም ሙስሊም እኔ አይደለም እኛ ብሎ ነው የሚያስበው ሀያቱን ቀደም እንዳልኳችሁ ለዚህ ነው በየሶላቱ ላይ ቁመን እያከ ነዕቡዱ ይያላችሁ ቁሩ ያለን አላህ ሱብሃነሁ ወተዓላ ብቻን ቁመህ እያከ ነዕቡዱ ትላለህ እኛ ይያልክ ታወራለህ ሀያትን ሁልጊዜ ሙስሊሞች ከአምሮ ውስጥ እንዳይወጡ ከልብ ውስጥ እንዳይጠፉ የሙስሊሞች መስይር አህዋል እንዲያሳስበን እንዲያሳስበን ከዚህ አንጻር ነው አቶች ወንድሞች ይሄ አንድነት በሙስሊሞች ላይ ያለውን ትልቅ ቦታ ተመልክተን እየተፈጠረ ያለውን ክፍተት የማጥበብ ስራ መስራት ኃላፊነታችን ይሁላችንም በቸም አንዱ ሷሊህ ሌላው ጧሊህ የሚሆንበት የለም ሁላችንም خیر አለን شر ሊኖረን ይችላል ሐቂቃ ሁሉም ያጠፋል ሰው ነው እና ይሳሳታል ابن تيميه رحمه الله عليه عليه ميلوت ነገር አለ አንድ ሰው ስህተት አለው ከተባለ የሰውየው ጥሩነት መገለጫ ነው ይላል ስህተት አለው ከተባለ ሰውየው መጥፎ ነው የሚባለው ትክክል ነው ከተባለ ነው ትክክል ነው ከተባለ ሰው ነውና ከመሳሳት አይጸዳም ስህተት አለው ከተባለ ግን የጥሩነቱ መገለጫ ነው ብዙ ጥሩ ነገሮች አሉት እዚህ ጋር አንድ ስህተት ወጥቶበታል ይያልከው እቺን ስህተት እንዴት ነው ኢላጅ የምታረጋት እቺን ክፍተት እንዴት ነው የምታስተካክላት ማስተካክላት ይሄ በሽታ አለ እዚህ ላይ የተፈጠረ ትልቅ ጉዳይ አለ እዚህ የተፈጠረ ስህተት አለ ከዚህ አንጻር ከምንም ነገር በላይ ትልቅ ጉዳይ አለ እኔ ስህተት አለብኝ ልታረም ይገባኛል እህቴ ስህተት አለባት ልትታረም ይገባል ወንድሜ ስህተት አለበት ልትታረም ይገባዋል አዎ መመለስ አለብኝ ያን ስህተት ይዘን ስናስተካክል ግን ወላ እንዲ ወሲላ የምንጠቀምበት ኢላጅ ለማስተካከል ለማከም የምንጠቀምበት አቅጣጫ ግን ምናልባት መንገድ የሳተ ነው በጥላቻ የተሞላ ነው አንዱ አንዱ እንዲወድ ሳይሆን እንዲጠላ የተደረገ ነው ግርዛ ነው ቁባ ነው ቁርአናችን ከአላህ ሱብሃነሁ ወተዓላ ከጥሎ የሰው ልጅ እንዲዋረድ ያዘዘው ለሁለት ፍጥሮች ብቻ ነው ራስህን የተከበረውን ግንባርህን እንድታዋርድ የተጠየቀው ለአላህ ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም اللهم اني عبدك وابن عبدك ناسيتي بيدك ماضي في حكمك عدل في قضائك بيد ناسيتي شي ጸጉር ጫፌ በጅናት ያለችው ጌታዬ አንተ ሰው አንድ ሰው ጂን ይዞ ቢጎትተህ አንይ ተካሻን ይዞ ቢወዘውዝህ ጆሮህን ይዞ ቢጎትተህ ማቆል ነው ምን ያህል ቢነቀን የጸጉርህን ጫፍ ይዞ ቢጎትተህ አይደለም የጸጉርህን ጫፍ ይዞ ቢጎትተህ ሰው ትነዳለህ አትችልም ነብዩ ግን ምንድነው ያሉት والله እቺ እንኳን ጫፌ ላንተ እጅ የሰጠሽናት የተዋረደሽናት እንደፈለክ ቦትታት ላንተ ባሪያ ነኝ ሙእሚን በባህሪው ለአላህ እንጂ ለማንም አይዋረድም ራሱን ዝቅ እንዲያረግም አይፈልግም የበታች እንዲሆንም አይሻም በዚህ ነው ረሱል አሚን ባንዶክ ሱሐባዎቻቸው ጋር ተቀምጠው ወተት ነገር ከጠጡ በኋላ ብቻቸውን አይጠጡም ቅድም እንዳልነው ረሱልላህ ሊያካፍሉ ፈለጉ መጀመሪያ ያለባቸው ከቀኝ ነው በቀኝ የተቀመጡት ግን አባስ ናቸው ልጅ ናቸው ሽማግሎቹ ትልልቆቹ በግራ ናቸው ያሉት ምን ያድርጉ ረሱልላህ ያደረጉት ተግባር ምንድነው ኢብኑ አባስን ማስፈቀድ ኢብኑ አባስ هل تعزل ትፈቅዳለህ አሏቸው እድሉ ተራው አንተ ነው ግን አቡበከር ያሉት በዚህ ነው ከነሱ ልጅምር ሲሉት ابن ابن عباس تملكته معنوي نبيو لجنا حدبه تقمط ادله يميالوت ايفلغم انجي وارد ايفلغم داري كوينيا لجوج ابيتم ددب አስተማሪም ደደብ ጓደኛም ደደብ ይላል ደደቡ ነው ይቀራል ሰው በተፈጥሮ ደደብ አይደለም እኛ ነን ደደብ እንዲሆን እናረጋው ሐቂቀተን አስቸጋሪ ነው ይሄ በሽታ አለ ስለዚህ ረሱላህ ሲላቸው ሲሉት ኢብኑ አባስ ከምን እንደ ያሩት ረዲየላሁ ዐንሁ والله يا رسول الله لا افوت نصيب نصيبي لمن ما سالف يال ستم الجلين اني الناس እንደሚፈልጉት ይርሰውን በረካ ፈልጋለ ያ ረሱላህ አላቸው اذن قالوا رسول الله فقادك الهنا انت وما تريد عبد الله انت يفلك هنا البرو اقبلوا رضي الله عنه عزيز النفس من دي ادغون يفلكوت مسلم ببتاچو من دي واردا يفلكم المؤمن موارد متشنو ሁለት ቦታ ላይ ብቻ ነው ብያችሁ አላህ ከቁርአን ውጭ ከአላህ ውጭ እንዲዋረዱ የተፈለገው አንደኛው በቁርአን ላይ የተገለጸው ለወላጆቹ ወክፍድ ለሁማ ጀነህ ዙል ሚን الرحመቲ ወቁር ረብ ርሐምሁማ ከማ ረባያኒ ሰጊራ ወላጆቹ በህይወት ቆይተው ድሚያቸው ገፍተው እርጅና ላይ ደርሰው አርዘለል ኡሙር ላይ እንኳን ቢጠጉ ወክፍድ ለሁማ ጀነህ ዙል ያ ዛሬ አንደኛው ክፍለ ዘመን ወጣት እንግዲህ ከበትር ዳነ ወላጅ ድለኛ ነው ጮህትማ የሚጠበቅ ነው ምናልባት የሚማታ ቦክስ የሚጋጠም ይኖራል አላህ የጠበቀው ካልሆነ በስተቀር አደጋ ላይ ነው ያለው እኔ እንዴት ነው አላህ ግን ምንድነው ያለው ወክፍድ ለሁማ ጀነህ ዙል ከዝነት ይሆነች መዋረድን ተዋረድላቸው ነው ያለው መዋረድ ብቻ አይደለም ከዝነት ይሆነች ደግሞ ወቁር ረብ ርሐምሁማ ከማ ረባያኒ ሰጊራ ብለህ በልደሙ መተናነሱ ብቻ ሳይሆን ዱአ አድርግላቸው ጌታዬ በልጅነቴ እንዳዘኑልኝ እዘንላቸው ማራቸው ይያልክ ለወላጆች ዱአ አድርግ ሰለፎቻችን ለዚህ ነው ወላጆቻቸው ጋር የነበረው ግንኙነት በጣም ያስደነግጥ ነበር ዘይኑል አቢዲን የሚባሉት ዓሊ ኢብኑ ሁሰይን ኢብኑ ዓሊ ሰይድና ዓሊ ልጅ ያዓቢድ ሰው በጣም እናታቸውን ያከብራሉ ይወዳሉ ይባላል ግን በሐያታቸው አንድ ቀን እናታቸው ጋር መሳበልቶ ያቆም ይባላል ሰዎች ገረማቸው እናቱን የሚወድ ሰው እናቱ ጋር ምግበልቶ ይባልም ሲባል ይጠይቋቸው ሄዱ ምንድነው ሻአንከ ያ ዘይኑል አቢዲን አሏቸው እናት ጋር ምግብ አትበላም ይባላል ለምንድነው ሲሏቸው አዎ والله እናቴ ልትበላ ያሰበችው ሉቅማ ጉርሻ ቀድም ያነሳባታና الله في تطيق الله بيه سلام مسكا اسوا ستشرس له ليه مغم بلوا له رضي الله عنه አይደለም መጮህ አይደለም መሳደብ አይደለም ለይ ተከዛልክ ስለዚህ ቁርአን አንድ ውርደት የተጠየቀው ሙእሚን ለወላጆቹ ሁለተኛው ለሙእሚን አይዛ على الكافرين هذه الله على المؤمنين አይደለም ያላችሁ الله ቁርአን ላይ ለካዲያኖች ብርቱ ናቸው ለሙእሚን ግን ራሳቸው ዝቅ ያደረጉ ናቸው በየትኛው ማይነት መልኩ ለካዲያን ብርቱ ናቸው የያዘውን ቁዋ ያዝ በኢማን ቁዋ ያሸንፉታል المؤمن وندمو غن يتنانس نو راسو زق يادرغ نو زاري غن بتقاران يونه يني غلبت مسجد لاي يني هايل مؤمنوت موچ لاي نو نسو لاي نو غلبتين ماسايو نسو لاي نو اقمين مغلصو ذا لاي نو هايل يالو كافر لاي ما انت يا افيت ايزوال انديس بي يناغرالو اسلام يفلغو غن قواچن لوچ انديون رحماچن لنا متناناساچن لوندموچاچن انديون سيدنا عمر بن الخطاب رضي الله عنه الله سراچو اندلاچونا መንገር ላይ አንድ ጊዜ እናታችን ኸውላ አገኘቻቸው ኸውላ الذي نزل عليها القران قران الله سبحانه شأن ان صوتها وردلات قد سمي الله قول التي وردلات سيت አርጅታለች እድሜዋ ገፍታል ዑመርን ከሱሐባዎቻቸው ለጥላ ፈልጋለሁ ብላ ይዛ ረጅም ሰዓት አወራቻቸው سيدنا عمر بن الخطاب ረጅም ሰዓት ስትሳቸው ሱሐባዎቹ ተነጫነጩ እቺ ባልቲስ ምን ነካት ስንት ጉዳይ ስንት ስራ ያለውን አሚራል ሙእሚኒን ይሄን ያህል ሰዓት ምትይዘው ብለው ተቆጡ ዑመር ሷ ጋር ጨርሶ ሲመጡ ሱሐባዎች ምን ነካት አሚራል ሙእሚኒን ያሉ ሲሉ እስሙት ዝምብሩ ማን እንደሆነ ይችላልውቃችኋትም እንድችኩ ኸውላናት አልዑመር ረዲየላሁ የሷን ክስ ሰምቶ አላህ ቁርአን ያወረደላት ሴት አይደለም አንድ ሰዓት አንድ አመት ብታቆመኝ ቆማለሁ አሁን ሰይድና ዑመር ረዲየላሁ አንሁ والله ለሶላት ሰዓት ነበር ያስፈቀድኳት ምን ለያት ይላሉ አላህ ስራች እንደላች ሴትናት ባልቴትናት ግን ክብር የሚሰጡትን ተመልከቱ ያቺ ሙእሚን ሴት ኮናት መስጊድ ላይ ዑመር አጥፍተው በሴቶች መብትና በሴቶች ሐቅ ላይ በሴቶች መህር ጉዳይ ላይ ሲናገሩ ሲገድቡ ሰምታ ያ ዑመር ያ አሚራል ሙእሚኒን አላህ የሰጠነን ሐቅ እርሶ ሊነጥቁን ይፈልጋሉ እንዴ ስትላቸው ሷሃባዎች እጅ ሴት ምን ነካት አሚራል ሙእሚኒን እንደዚህ ተማለሳለ ሲሉ ዑመር ዝም በሉ ነው ያሉት አሳበት المرأة واخطأ عمر ሲትዩ አውለት ተናገረች ዑመር ተሳሳቱ كل الناس افكم منك يا عمر ነው ያሉት رسول عمر رضي الله ማንኛውም ሰው ካንተ በላይ አዋቂ ነው ዑመር ይያሉ ነው ያለቀሱት ዑመር رضي الله عزيز النفس ነው ለዚህ ነው ባንድ ወቅት መንገር ላይ ሲሄዱ ዑመር ልጆች ይጫወታሉ ዑመር ኃይለኛ ናቸው እንደምታውቁት ዑመር ማለት አንድ ሴት ስትገልጻቸው የሆኑ ራሳቸውን ዝቅ ያደረጉ ወደ ተሰውፍ ደም ብለው የሚያስቡ እንደዚህ ተከናንበው ሐጅ ላይ የሄዱ ሴቶች ሰዎችን አይተው ማን ናቸው ብላ ጠየቀች አኡላይ ሙሳካሏት እነዚህ ማአቢዶች ዛሂዶች ናቸው አላት ለይሱ ሙሳካለች እነዚህ ሙሳኮች አይደሉም አቢዶች አይደሉም ማለች አንሙሳ ዑመር اذا مشى عصرا واذا ضرب اوجا واذا اكل اشبا واذا تكلم اسمع አለች አቢድ ዑመር ነው አለች ሲናገር ያሰማል ሲመታ ያሳምማል ሲያበላ ያጠግባል ሲሄድ ያፈጥናል አለች። አቢድ ማለት ዑመር ናቸውና ዑመር ቁዋ ነበራቸው ሲሄዱ ያስደነግጣሉ። አንድ ቀን መንገድ ላይ ሲመጡ ህፃናቶች እየተጫወቱ ዑመር መጡ ብለው ተበታተሉ። አንድ ወጥ ህፃን ልጅ ብቻ ቆሞ መንገድ ላይ ተበቃቸው። ዑመር ጠየቁት አንተ ለምንድን ነው ያልሸሸኸው አሉት። ካሚራል ሙኒ ለምን ሸሻለሁ አላቸው። መንገዱ ጠብሃል እንዳልን ሰፊ ነው አላቸው። ያጠፋው ጥፋት የለኝ ለምን ሸሻለሁ አላቸው። ሱብሃንአላህ ዑመር ተደሰተ ረዲየላሁ ዐንሁ በዚህ ወጣት ልጅ። ኩራ ኢኽዋን የመንገዱ ጠባብ አይደል የጠፋው ጥፋት የለኝ ለምን ሸሻለሁ አላቸው። አንተ ዑመር ግን ምን ይሉ ነበር አንዳንድ ጊዜ ዑመር ከኋላ ሲመጡ ሰው ይሸሻል። እኔ በደልኳችሁ ያጠፋው ጥፋት አለ ስለዋቸው አይደለም ታዳ ለምን ትሸሹኛላችሁ ይላሉ ዑመር። አይ ሃይባ ሆነው አሉ። እንደው ግርማ ሞገሱ ያስፈራናል። ይሄስ ከሆነ ጌታዬ ዚድኒ ሃይባ ያ ረቢ ሌላም ጨምርልኝ ይሉ ነበር ዑመር ረዲየላሁ ዐንሁ። ሳልዘልማችሁ ሳልበድላችሁ እንዲሁ በሃይባ ከሆነ ይሄንንስ አላህ ይጨምርልኝ ይላሉ። በድዬ ከሆነ ግን አደጋ ነው። ሲያንጻር ሙስሊም ሙዕተዝ ነው። هذه النفس من جور يتفلقوا مؤمن يواردوا لمؤمن نو مؤمن يتنانسوا لمؤمن نو لطلات نو قوه وحيله برتاتو يميونو زاري كن تلوطو ينيا قوه ينيا حير مسلمو لاي هونو مسكين يغبا وندمينا هاتي لاي هونو برسبرساچن تبتاتن عندنتون اطفان تلايين. يا اخوه الايمان امام الله تطياقي كما هو لمدال الله في تطياقي هونن كما ودقاچن بفيت زاري راساچن كلاتنا منطيق ود مسلمو عندنت يمطا يميشلبتن سرا نسرا بمحكل يالون غنينت نستكاكل الله سنل نتلالف በምንችለውና በመስማማው ነገር አብረን ልንጓዝ በማንስማማው በልዩነት ሐሳባችን መስማማት ከቻልን ተወያይተን ያን ነገር መተማመን መስማማት ካልቻልን ግን አንይ ሁሉም አላህ ሐቅን እንደ ሐቅ እናስተምራለን መልእክትን እንደ መልእክት እናስተላልፋለን ግን ሌሎችን በማይጎዳ ያ ማለት ምንድነው አንዱን ይህትቃር አድርጎ የበታች አድርጎ በመመልከት ሳይሆን ሰዎችን ደሞ ምንነታቸው በማክበር ቦታ በመስጠት ሊሆን ይገባል። ይሄን መንሐጅ ከተከተልን ምናልባት ኡማው ካለበት ማዕሳ ኡማው ካለበት ውድቀት ኡማው ካለበት አደጋ ሊነሳ ይችላል። ሐቂቃ ወንድም የክብር አሳስቦኝ ወንድም የክብር አስጨንቆኝ መጓዝ ካልቻልኩ አደጋ ላይ ነኝ ያለሁት والله الى الرسول امين صلى الله عليه وسلم ከወንድሙ ክብር ከወንድሙ ክብር ላይ አደጋን የተከላከሰው ለሰው አላህ ከሱ ፊት ላይ جہነምን ይከላከለታል ነው ያሉትና የኡመት ክብር የወንድሞቻችን ክብር ያሳስበን የሙስሊሞች ጉዳይ የሙስሊሞች መብት የሙስሊሞች ቀድያ ያስጨንቀን ወደ አንድነት ለመምጣት ሁላችንም እናስብ። ይሄን መስመር እንከተለው እና هذه امتكم امه واحده وعن ربكم فاعبدون واعتصموا بحبل الله جميعا ولا تفرقوا ብሎ እንደቀለዘው ቁርአኑ በአላህ ገመድ በአላህ መስመር በቁርአን ተሳስረን ወደ አንድነት እንምጣ ነው ማለት እኔ በተናገርኩት እናንተ በሰማችሁት አላህ የሥራ ሰዎች ያድርገን ይያልኩ ንግግሬን በዚህ እቋጫለሁ والله اعلم وبالله التوفيق والسلام عليكم ورحمه الله وبركاته بسم الله الرحمن الرحيم يتنسوا حساب انجليش እስልምና ለመረዳት ከመጠቅሙን አንዱና ትልቁ ሜትር ተብሎ የሚታወቀው ሲራተ ረሱል ነው የነብዩ ሐያት ነው። ለምን ቁርአን ራሱ በ23 ዓመት ታሪክ ውስጥ ቁርአን ሲወርድ የነብዩን የህይወት መስመር ተከትሎ በነብዩ በ23 ዓመት የህይወት ጉዞ ላይ እስልምና ገድል ላይ ባሳለፉት መስመር ላይ ነው። እኛ እንግዲህ እስልምና በጦርነት ተስፋፋ ብለው ለሚያስቡ ሰዎች እስልምና በጦርነት አልተስፋፋም ነው። ነብዩ ሰለላሁ ዐለይሂ በህይወት ይያሉ ከ27 በላይ ማዕረካዎችን ወይም ደግሞ ህዝዋችን ተሳትፈዋል። በነዛ ገዛዎች ውስጥ እስልምና በተዋጋባቸው ከ27 በላይ ነብዩ ባሉበት ጦርነት ውስጥ ከካፊር ሆነ ከሙስሊም የተገደሉ ሰዎች 700 የማይሞሉ ሰዎች ናቸው። ይሄ ማለት እንግዲህ በ27 ጦርነቱ 700 ለዛውም 300 ምናምን ሙስሊም ነው 400 ምናምን ካሃዲ ነው። እንግዲህ በነብዩ 23 ዓመት ታሪክ እስልምና ታሪካቸው ውስጥ በእስልምና ታሪክ ውስጥ የተገደሉት ለዛውም ጂሃድ ፊ ሰቢልላህ ጦርነቶች የተካሄዱት እስልምና ጦርነትና ውጆ በሰዎች ላይ ጦርነትን ቀስቅሶ አይደለም። ይሄን ተውሂዲ አላህ ቃል ለሰው ዘር እንዲያስሙ ከአላህ በታዘዙት መሰረት ለሰው ለማድረስ በሩን እንዲከፍቱ ጠይቀዋል። ለዚህም ነው የመጀመሪያው የጂሃድ ጥያቄ ሶስት መሰረታዊ ነገሮችን ያሟላል። አንደኛው መጀመሪያ ሰዎችን ወደ እስልምና ይጠራል። ሰዎች እስልምናን ከተቀበሉ አህለ ወሰህለን አንቀበልም ካሉ በእስልምና አስተዳደር የእስልምና ኺላፋ ስርዓት ውስጥ ግብር ከፍለው እንደኖሩ ይገደዳል። ያም ማለት ከእስልምና እምነት ውጭ ያሉት አካላቶች ግብር እንዲከፍሉ የሚደረገው የዘካ ዋጅብ ስለሌለባቸው ነው። ሙስሊሙ ዘካ ይከፍላል። ከእስልምና እምነት ውጭ ያለው ሰው ደግሞ ለደህነቱ ማስከበሪያ ዘካ ይከፍላል። ይሄንን ሁለቱን አማራጭ አልተቀበለ ሰው ዳዕዋው እንዳይተላለፍ ሪሳላው እንዳይደርስ እንቅፋት የሆነ ሰው በሩን ለመክፈት ለዚህ ነው እስልምና ሰው ለማጥፋት ቢሆን ነብያችን ጦር ሲያዙ ጦር ሲያዘምቱ ጦርን ሲያነሳሱ ምን ነበር የሚያዙ ሱሐባዎቻቸው ሴት ልጅ እንዳትገድሉ ሽማግሌ እንዳትገድሉ ቤተክርስቲያን እንዳታቃጥሉ ዛፍ እንኳን እንዳትቆርጡ ነው የሚሉት ረሱል አለይሂ ሰለላም የደረሰ ዛፍ እንኳን እንዳትቆርጡ ለምግብና ለሐጃ ካልሆነ በስተቀር የሰዎችን እንስሳ እንዳትጠቀሙ ሰይድና አቡበከር ሲዲቅ ደግሞ ከዚህ ጨምር አድርገው ምን ይሉ ነበር ሙስሊሞች ወደ አንድ ሀገር ገዝዋ ሲሄዱ አደራችሁን ጣላቶቻችሁን ለሊት እንዳትወሩአቸው ይሉ ነበር ለምን ብለው ሲሏቸው ለጦርነት ብቁ ያልሆኑ ሴትና ህፃናት እንዳይደነግጡ ጣላት እንዳይደነግጥ ተመልከቱ አይኹት ኢማን والله بيتنهم تاريخ است ان الملوك اذ دخلوا قريه افسدوها وجعل عزه اهلها اذله ففي القصة تاريخ لا اندتنكروا طور ببحريو اجر ما طفات له تملكتاچوال بيتنهم عالم لاي عند طور عندنا اجر دي لارغو سيغبا ميطفاو طفات قالو ميغبوا اكل كذا بحالا دمو مياسرو ميفردبت من ميلو بس لمنا تاريخ لا غنايتاچوال تملكتاچوال عند اجر جبتو عند اجر يفسدوبت برحمانو ورنته راسه برفق ነው የተንቀሳቀሱት خلوق الجيش يوتادራዊ ባህር ያላቸው ጦር በእስልምና ታሪክ ላይ ተስተናገዱ ጦሮች ብቻ ናቸው አስቡት ጻናት ቁስለኛ የማይገድል አስተሳሰብ ለዚህ ነው ዑመር ኢብኑ ሙክታር ታሪክ ላይ እንኳን ተመልክታችኋል ዑመር ሙክታር እስረኞችን ጓደኞቻቸው ሊገሉ ሲሉ አትግደሉ አሏቸው ነህኑ ላነቁቱል አስራ እስረኛን አንገልም ብለው ሲናገሩ هم يقتلوا اسرانا الناس እኮ እስረኞችን ይገሉባቸዋል ሲሏቸው ليسهم قدوتنا ያሉት እነሱ መሪዎቻችን አይደሉም መሪያችን ረሱልላህ ሰለላሁ ዐለይሂ ወሰለም ቁርአን ነው እንድና አይደል ጋር ተዘዘልም የሙስሊም ባህሪ አይደለም ትግሉ የተደረገው ሐቅን ለማድረስ የተደረገ ትግል እንጂ ሐቅን ለማድረስ የተደረገ እንቅስቃሴ እንጂ የሰው ሀገር ለመውረር ሰውን ሀገር ለማያዝ አይደለም ስለዚህም ነው ጥፋት ያልነበረው ስለዚህም ነው አደጋ ያልተከሰተው ከዚህ አንፃር የኛ ማንነት የኛ ታሪክ ነው ይሄ ታሪካችን ሰይፍ ከተነሳ ሰይፍንማ ኦሪት ላይ አንብቡት ስለ ሰይፍ ታሪክ በሚያስደነግጥና በሚያሳዝን ሁኔታ ኦሪት ላይ ነው የምታገኘው አንይ ደም የተሞላበት ታሪክ የምታገኘው እስልምና በደም የተገነባ ዲን አይደለም ሪሳላው በከፍተኛ ደረጃ የተንቀሳቀሰው የሰዎችን ልብ ለመክፈት ነው የሄደው ረሱል አሚን 13 አመት የታገሱት እኮ 156 ሰው ብቻ ነው በ13 አመት የመክይ ታሪካቸው ውስጥ እስልምናን የተቀበለው ነገር ግን በሶብር በትግል ሄደዋል አቅም ሲደረጅ ሪሳላውን ለማድረስ ነው በሩ ከተከፈተ ሰው ላይ እርምጃ መውሰድ አያስፈልግም ሰውን አስገድደው አላሳመኑ ካፊሩን አስገድደው እስላም ሁን አላሉ የተደረገ ታሪክ የለም ያገራችን ታሪክ እንኳን ምስክር ነው እና ጽ ዮሐንስና የነ ምልክ ታሪክ የቦሩ ጉባኤ ግልጽ ታሪክ ነው የከፈር ዘመቻ ተውጆ ሙስሊሙ ካልከፈረ ሲቆረጥ ሲገደል እጁ ሲቆረጥ የነበሩ መሻይኾች እናውቃለን አይደለም ቁርአን ሲቃጠል መሻይኾች ሲገደሉ የነበረው በእነሱ ታሪክ ላይ በየትኛውም ታሪክ ኢማሙ አህመድ አህመድ አልጋዚ ኢማሙ አህመድ ወይም ደግሞ ግራኝ አህመድ ብለው የሚጠሩት ግራኛሉት ግራ የሆነባቸው ሰዎች ናቸው ታሪክ ላይ ትልቅ ስራን ሰርቷል ኢትዮጵያ ታሪክ ላይ ኢትዮጵያን አንድ አርጎ ለመግዛት ተንቀሳቅሷል ያን ተግባር ሲፈጽም ኢማሙ አህመድ ቤተክርስቲያን አጥፍቷል አገር አጥፍቷል ይላሉ እነት ቢሆን ኖሮ ኢማሙ አህመድ የሚያጠፋው ላሊበላን ነበር ኢማሙ አህመድ የሚያጠፋው አክሱምን ነበር የክርስቲያን እንብርት ተብሎ የሚባሉት ማዕከሎች ነገር ግን ኢማሙ አህመድ አላጠፋም እስልምና ለማጥፋት መጣጂን አይደለም አላህን ፍሩ ይያለ በተቅዋ ያዘዘ ነበር ጦሮቹን ያንቀሳቀሰው ተውሂድን ለማድረስ ለሰው ልጅ ፍትህን ለማስፈን የተደረጉት ትግሎች ደግሞ ሐቅና ባጢል ላይ በባጢል የተዞለመውን ማህበረሰብ በፍትህ ለማሳደር كما قال الصحابي الجليل جئنا لنخرج العباد من عبادة العباد الى رب العباد ومن ضيق الدنيا الى سعة الدنيا والآخرة ومن اجوار الاديان الى ادنى الاسلام نو انيان الله لكن يعني ከዚህ ከሰው ልጅ ባርነት ወደ አምላካ ባርነት ሰዎችን ለማሸጋገር ጠባብ ከሆነው ዱንያ ወደ ሰፊ ወደ ሆነው ዱንያ አኺራ ሰዎችን ለማሸጋገር ከተለያዩ በዙልም ከተሞሉ እምነቶች ወደ ፍትሃይ እስልምና والله በየትኛውም ዘመን ላይ ከእስልምና እምነት ውጭ ያሉት በፍትህ የኖሩት በሰላም ያደሩት ዓለም እስልምናን በመራበት ጊዜ ብቻና ብቻ ነው ፍትህ ተከብሮላቸው ደህንነታቸው ተረጋግጦላቸው የኖሩት ከሮብ ከጭንቀት ይወጡት እስልምና ለሰው ልጅ ፍትህ ለሰው ልጅ ሰላም ለሰው ልጅ ደህነት መጣ እንጂ የሰው ልጆችን ደም ሰፍክ ለማድረግ የመጣ ዲን አይደለም اخلاق الحرب የጦርነት ስነ ምግባር ያለው ብቻኛ ጦር በእስልምና ታሪክ ላይ ተስተናገደው ጦር ነው ይሄን ለማንሳትና ታሪካችን ይሄ ነው የተደረገው የሐቅና የባጥል ሲራ ፍጥጫ ወረታ ይሄ ነው ለማለት እንጂ ደም የተሞላበት የደም ፍሰት የተሞላበት ጦርነት ተስተናግዶ አይደለም እስልምና ይሄ አይደለም ታሪኩ ለማለት ነው والله አለ አንዲ የሙስሊሞች አንድነት ለማጠናከር የሙስሊሞች ወንድማማችነት ተሰስር ለማጥበቅ ከሚበጁት ከሚረዱት ነገሮች የነብዩ ሐዲስ ሰለላሁ ዐለይሂ ወሰለም يعني قلت ملكت على ولا أجد من ذاك وبيجز يوم من السماء النبي صلى الله عليه وسلم لا تدخلوا الجنة حتى تؤمنوا ولا تؤمنوا حتى تحبوا جنة أسكبوا مسكال لما ناشو درس عطا منهم دم مسكال تواجد ناشو درس متواجد ربت النقر دك مولا ملاك تاشو بلوصيلو أفشو السلام بينكم وما هكا لاشو سلام تنابزون يا رسول الأمين صلى الله عليه وسلم حقيقة زاري وندم وندمون ما يقول في البيت السلام عليكم سل رد ما يستطيع البيت أقاد أمي وشي يأينا يعدنا يقن يمسلم سيفا يدلم ليونا تنوري شلال إمام الشافعي رحمة الله عليه عندما مسألة تتعلو تشيخ من قرلا يسيا تشوبة من قد ركأت تتواجهو سير سيا وتركو روت أو هيدو تأروت إني نانتا بنت ألا أما هكا لاتشم وندم ما ماتشن دي تفا سلام تالي أقوارت يقبال بله تاسبال له الله انفرا إيالو نبر سلام تاي ستوت بزي عينو تنيتا نبر إسلام سوتش اللي أبرتاتا سوتش اللي أتنهكر ميشلا ومتش مسلم الناس موالا لا إله إلا الله بلا مسكرنا سوتش اندى درجاتشن إماناتشن إبلال لتال اندى تقواتشن الله فراتشاتشن إلا أيال اندى معصياتشن دمو يراساتشن ونجلين ينت نوري شلال نقرقن سوك حجر رسول العبد صلى الله عليه وسلم حمسا قذي بلا يتقرف صحابا لكو سنة لا يتقرف حديثا لتاوك الله شو كحمسا قذي بلا يخمر يتقرف يقرف وتنسو صحابه عندك زي رقموت أنت سو نبينا استجرك خمر يتقطع تعب هذا الركب لو سيجر سيرة قموت لا تلعنوا أخوكم من هالوت وندم ما تشون هترقموت وندم ما تشون تملكتو خمر يتقطع ترقموت رق ما تشون شيء وأنا بس لا يتقزوت نالوت رسول الأمين صلى الله عليه وسلم الله أنا نائب لك تنيوني ودال من يتقطع خمر يتقطع خمر بيتقطع وندمين هذا لما كزاري عند ما يلا نبص مزا ما دنا ما درسنا ليلو شو عدنوت يا كفروت حالاتو شيء درسوا لنا ونيا رسبر ساتشين النبلا على خمر يتقطع وندم ما تشون نالوت رسول الأمين صلى الله عليه وسلم أثر جموتنا على رسول الله صلى الله عليه وسلم. ليونا تحسابي نورال تجر نورال على مجابات نورال نجركن. هنا عندما ما تجنت لا تفهم مثله. هنا تصل لكورت مثله متجرج وجزو هذا قانو. محمد بن حنيف النا حسن بن علي رضي الله عنه. محمد بن حنيف النا حسن بن علي ولدتم عندما ما تجنت سيدنا علي لجناش. بنات الله يلو سيدنا حسن النتاجن فاطمة هي النتاجن أسماء لجناش. فما كلاشين لالو محمد بن حنيف قال الخصام بيننا يلو. فما كلاشين يلو على مجابات رجيم جزية هننا. تقارفن قوينا له كذا بحالا محمد بن محانف دبدا بيس أفلت من النبر دبدا بياتشو والله يا حسن قال الخصام بيننا لما أكلتشن يلو على مقباباتنا خصام رزما أباكك السلام عليكم النبابال إن الزائر قالت نبي يوسف صلى الله عليه وسلم بحديث هاتشو لي مؤمن كسوس كان بلا يقارفن بلوال خيرا يو دمو بسلامتين بجمرون بلوال أنا السلام عليكم بيندال جمره بدرجة أنت تبلتن يالي فاطمة نعلي لجنة أباك أنت السلام عليكم بله دب جمري بلونه دب دبيس أفول تعالى شو خطلي ما أنت السلام عليكم بله جمرين السلام عليكم بله بدرجات بلتن يا لهنا هن تواضو هن النفس يهزونه سولي تعالى إيش لا مقباتك كسرت شلال هي اللي قرط يمشي الجن يلبنهم حقيقة أن نبت المستوى من البعد دينهم كلام ردات كلام أوكنو حسب لي نتوش تستنقد ولا يستنقد على له يجن يان سلام تايم ناس كرف حقيقة أصبوا تأخوان كافر سوغا كسلمنا من توجه الله سوغا سلمنا عند تكور فالتيك هم كافرون قان كسلمنا من توجه الله سوغا تجبابته يتجبايه يساق فجق يالك يمتع مسكين من سمت أو دمهم السلام عليكم سلم الله استنف قانة من قرلا يمتع عن مسلم ودمهم سلام تحتنا سؤال من أين تأكلنهم بمن أين توصفهم يوصفوه هي هذيك غلظ غلظان بشتى بتشانو هي يوسف يدرس بن أرجانو يسلمنا على توجه عداو الإسلام يفتر بن تلك فتتلو إلى الناس اللي قبل سلك بشي ثاني درس بني إخوة الإيمان أدق علينا عندنا سلزي سلام تام معك لاتشن ما بزات يوند ما ماتشن نتاتشن تصصر كميات أنا كروت عند نتاتشن اللي بلت أكمي استصصرت مسمروش نونا معك لاتشن سلام تام نبزا ولت وند ما ماتشوش تجنيتوا أي زايروم تزايروا جاتشوس كلا يدرس الله ونجلاتشون يا بس الله تشوف ونجلال رسول الله صلى الله عليه وسلم هنا وهم دمو مؤمن يمؤمن إن دولة جوشنا بالسالم عندو جليلاون الجند ميات بويلالو بيات أفانقوان يستكاكل فأنصر أخاخ ظالما أو مظلوما كرو واندمين ربداو بدايم تبدايم هنو ببدل انقوان الله انفره بلا جوني زون جي بدل بلا ويمدمو عطفا بلا كمية راش وجلو تارقوا الله بدلو انقوان الجوني زا استكاكل هنو كتا بدل دمو رداوني التبالي هنو إسلام مسير الله عنه يا إمامنا فتح نولي جعلونا